ጀምራለሁኝ። አላህ በድጋሚ እድሉን ሰጠኝ። እሺ 430 ያደረሰኝ ለቀለምዱ ወሽክሩ ረበና እያልኩኝ ወንድሞችን አገኘው የሚያዳምጡኝ። ያራማን ያረህማን ተዋግዘኝ። እውቀትም ችሎታም ዕልሙንም የለኝ። በምናገረው ላይ አንተው ጠብቀኝ። መንገዱን እንዳልስት ስጋት አለብኝ። ድሮም ያንተ ድጋፍ ከቶ አልተለየኝ። ያ ኻሊቅ ለኸልቅ ያንተው ጠብቀኝ። ቋንቋውን ለመልእክቱ እንድገራልኝ። የዝምታው ነገር ስለማይሆንኝ እንተባተባለሁ ግዳጅ አለብኝ። አደራ ምላቸው አለም ያዳምጡኝ። ዱዓቸው ነው ለእኔ እርዳታም ይሆነኝ። ርሳ ላይ በእኽላስ እንደሆንልኝ ደግሞ ነስያቸው እንዳይለየኝ። እንዲያርግ በሉኝ ከዕልም ከእውቀቴ አላ ሙሐመድ ሸፊዑል ኡመቴ። አሰላቱ ወሰላም አላ ሙሐመድ ወአላ አሊህ ወአስሓቢህ ሱጀድ ሰላተን ወሰላምን ብላ ሐደድ ወአላ ታቢዒን ኩሉም ሙጅተሂድ ወአላ አዝዋጅህም ጣሃ ሙሐመድ سلام ورضوان الله الزمد لك الحمد يا الله يا واحد العاد يا امتا جادركن طه محمد جادتك وازب السوقات يا لمن قد الى يوم السام ما يبتس قمد يزوى المرمد يا الله شيت والذي على محمد شفيع الامتي الله نبي قلبات مودد اسوتنا سنا الى يوم الابد الرحمن ياسبتن يتويدون قمد بنبيو سنة قطب لمهد الله يوفقن قندان وارد السوق قرال من الملم كبت كنبيو صحبو چندن ناقين لمد سيراتون نوقي على العباد عندن سبح كلاي عندن وادر كنزيا قدرن يازل عرش المجه يبلغنا فوق المقصود والمراد يا فعل لما يريد يا رب العزة على محمد شفيع الأمة. السلام عليكم بيا لولاتي الله بجنيا الأيام مثل قياجي يا الله سلامتك يدرساتي واندميت وجمو من يوناتي يا رحمن وإذنة وربه اللاتي አመት መድረስ ማለት ትንሽ እንዳይመስላችሁ ብዙ ሰው ሄዷል ዘመድ ወዳጃችሁ ጎረቤት ጓደኛ ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባችሁ ጎረቤት ጓደኛን ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባችሁ አላህ በአይነ ረህማ ይመለከታችሁ የአላህ መግፊራቱ እንዳረሳችሁ አላህ ወንጀላችሁን ይቅር እንዲላችሁ ኸይር ስራችሁን እንዲያበዛላችሁ ከኛ የምፈለገው ዱዓ ነው ስንቃቸው ያቺን ጠባብ ጉድጓድ እንዲያሰፋላቸው ወንድም እህቶቼ ማስታውሳቸው አንርሳ እኛም ነን ተከታዮቻቸው ኸይር ስራ ሰርተን እንከተላቸው የአላህ ኒዕማዎች እያስታወስናቸው በጣም ብዙ ናቸው እንደው ካወቅንበት አላ ሙሐመድን ሸፊዑል ኡመቴ። በፊት ካቆምኩበት ቀድሜ ሳልጀምር የጃሂልያን አህዋል አንድ ሁለት ልጀምር እብሊስ ያዋላቸው በቁጥጥሩ ስር የተውሂዱ ጥሪ ብሎ ስጀምር የአላህ መልእክተኛ የመምህሮች መምህር ለጅንም ለሰው ልጅ በሽር ወነዚር አላህ ይላካቸው ላመኑ ተብሳሪ ሰምቶ የካድወትን ቤቱ አዛበናሪ ብሎ በነግሯቸው ያለማስተማሪ የሐቅ መስካሪ ናቸው ለኡመቴ አላ ሙሐመድ ሸፊዑል ኡመቴ። ለመካ መኳንንት ሙሽሪኮች ስነገረ የእውነት ድምፅ መሆኑን እያወቁ ነበረ። ተረድተዋል በግልጽ የጥሪውን ቁም ነገር አላህ ከሰራቸው ከሁለቱም አገረ ቁርአን ስለነሱ ብሏል ብዙ ነገር ዘላለም ይኖር ይመስላቸው ነበር። ሀብትና ንግስና በእጃቸው ነበር ጭቁኑን ማስወብደድ ዝናቸውን ማስገበር በጉልበት ገዝቷቸው ዳውን ማስገበር ዲን ልእስላም ክፉን ያስቀር ስለነበር የቁርአን መልእክቱ ስራው ስተገበረ ባሪያው ነፃ ሊሆን ከችግሩ ቀንበር ስልጣን ለአላህ አመልከክ ስለነበር በአላህ ማሻራት ላይኖር ምንም ነገር ይሄ ነው ለነሱ የማይሆን ቁም ነገር ለዚህ ነው አማኞችን ከአገር ማባረር ሁሉም በሴጋዬ ሌላውን ገሎ መቅበር ጨለማ ለማንገስ ብዙ ለፍተው ነበር ለመድፈን ታገሉ የተውሂዱን ጀንበር ዲኑ የአላህ ነበረ አይቻልም ማጥፋቴ አላ ሙሐመድ ሸፊዕል ኡመቴ የጃሂልያን አያት ተዘግናኝ ነበረ ከእስላም በፊት ታሪክ ምን እንደነበረ አንባቢ ካገኘ ተጽፎ ነበረ የአረቦች አያት ብዙ የተዘከረ በዘር በጎሳነት ብቻ የሰፈረ ባላቸው ለጆሮ መስማት ያሳፈረ ባለፈ ጫፍጫፉን ጠቁሜ ነበረ ሰላም ውሎ ማደር ሀሳብ የነበረ ማናለ ልጅ ወልዶ በጋድ ያልቀበረ ችግሩ በዲን አልእስላም ተቀየረ ደሃው በጭቆና ብዙ የተቸገረ አላሁ ለሰው ልጆች ፈውሱን የቀደረ ነቢዩን በቁርሃን ለዓለም ያበሰረ ጭቁኑ መዳኛውን ይፈልግ ጀመረ እየተቀየረ በአላህ ረህመት አላ ሙሐመድ ሸፊዑል ኡመቲ ያ ወቅት ለሰው ልጅ አደጋም ነበረ አንዱ ጉልበተኛ አገር ከወረረ ወጣት ሴቱን ወንዱን የዘው ከተፈረ አይደለም በገንዘብ በጋ ከቀየረ ማን የጠየቁ አልገሎ ከቀበረ አገር ለአገር ዞሮ አሸቱ ነበረ ከሰው ልጆች የለቀ ከብት ይሻል ነበረ ስንቱ ጉልበተኛ በዚህ የከበረ ኸባብ ኢብኑ ልአረት ከነዚህ ነበረ ረዲየላሁ አንሁ በኢማን የከበረ ትልቅ ሰሃባ ነበረ ቀድሞ ካመኑት አላ ሙሐመድ ሸፊዑል ኡመቲ ስናገር ታሪኩን በሱ የደረሰበት እንዴት በአላህ ምለው እንደሰለመበት ከነጅ ነገር ሽፍቶች ይዞት በጉልበት አገር ለአገር ስዞር ሲያንከራትቱት መካ ገበያ መጡት ሰው የሚሸጥበት የሁሟን ማር ምትባል ለአንዲት ሴት ሸጡት ለስራ ቅር ነበር የገዛችበት ሀብት እንዲያስገኝላት ዘርቶ በጉልበት ብረት ቀጥቃጭነት የምማርበት ጓብቶ ባጭር ጊዜ ሰለጠነላት አላ ሙሐመድ ሸፊዑል ኡመቲ ኸባብ ብልህ ነበር የምመች አይነት ብረት እየገዛች ስታቀርብለት ብሩ ተፈጥሮውን ተጠቀመችበት ምሰራጫውን ሽጣ ሀብታ አገኘችበት ሌት ተቀን ይፈጋል ረፍት የሌለበት ብዙ ዓመታት በእንዴ ኑሮውን ገፋበት እንዴ ጨለመበት ተስፋ በማጣት አላ ሙሐመድ ሸፊዑል ኡመቲ صلى الله على نبي الرحمة على محمد شفيع الأمة وخباب بن دي حالات وتنقفتو على كتقز عمتات ناس قدروا على كالتات عندقان وريد رسوال سل نبي محمد بمكاي ورالة أكلوا يا فيزا الليلة ويسالك على كبني هاشم عندو تلك يالو إلالة አላህ ነው ኢላከኝ ይያለ ያውራል ታው ተምላክ ወጭን ብዙ አስጀነቀዋል ሙሐመድ ታማኝ ነበር ምን አገንቶት ኖሮ አለ ከፊሉ ይገረማል ኩሉና ደዳለ አለኛ ማይሆን ነገር ብዙ ነገር ይላል የሰው ልጆች ሁሉ ኩላቸው ይላል ባሪያዎችን ከጌቶች ጋር ያመሳስላል ይሄ ባሪያዎቻችን ያሳምስብናል አማልክቶቻችን ክብራቸውን ያጎድፋል እንጭቃ ነው ድንጋይ ነው ይያለ ይስብካል ወበልስተዋርዶ አመጨታ አገሰዋል ጉዱን ያሳዩታል ላትና መናዜ አላ ሙሐመድ ሸፊዑል ኡመቲ መሮት የነበረው ኸባቢን ሰማና ነቢዩን ፈልጎ አገኛቸውና የአላህን መልእክት ከሳቸው ሰማና እዚያ ለታመነ ሻሃድ አለና የአላህን አንድነት የሳቸው ነቢይነት ምስክር ሰጠና በቅድሚያ ካመኑት ሳብቁን ሆነና እያቸውም ዋን ማርጌታው ናትና የባሪያው መስለም ወሬ ሰማችና እሳት ለብሳ ጉርሳ ራለችና ጩዋቷን ሰማና መጣ ሰው ያለበት አላ ሙሐመድ ሸፊዑል ኡመቲ ነገዶቿ ሰምቶ ተዘብዝቦላት ጠየቋት ምን ችግር እንዳጋጠማት ባሪያ ተበላሽ ለቀድ ሰባት ኸባብ ተቀበለ አዲስ ሃይማኖት አካሉም መንፈሱም ነበር የገዛውት የነና ማልክቶች ትዞ በንቀት እርጉም ወንድም አላት በሱ ባዘበት ሰባብ ነው አብደሎዛ ስሙን የምሉት ኢየሱስ ነገር ለኔ ተይልኛላት እኔ ያሳየዋለሁ እኛ ማንነት የመካም ጉረምሶች ሰበሰበበት ከባብ አንድ ወገን የለው ማዝነለት ከአላህ በስተቀር የምሰማለት ወላጅ ዘመድ አዝማዱ በሌሉበት እንዳይሞት እንዳይድን ሲያሰቃዩት ራቁቱን ሹል ድንጋይ ላይ ሲያንከባልሉት ቀጡት ሊያከፍሩት በስቃይ ብዛት ዓላ ሙሐመድ ሸፊ አልኡመት ፍዳውን አሳዩት በብዙ ጉልበት ከዳገት ቁረት ላይ ስሞ ሸለጉት ነፍሱን ባያገኙም ጎዳውን አረሱት ጀርባውን በስለት ወጎነታጠሉት እንግልቱ በዝቶበት ደግሞ ሲያቃስት በሱ ስቃይ እነሱ እየተዝናኑበት አይቀመጥ አይነሳ በምን ሰውነት ወደ ጣዖታቸው አስረው ሲወስዱት ሀታም ይምሉታል በላት በመናት እየተሰቃየ ጉዱን ስሙለት ይላችኋል ለላምዱን በድንጋይ በእንጨት በእጃቸው ሰርታቸው ያስቀመጣችሁት ማይጠቅም ማይጎዳን ያላምንበት በዚህ ጊዜ ስቃይ ያየለበት በጣም ጨከኑበት በአጀብ ጉልበት ዓላ ሙሐመድ ሸፊ አልኡመት አዩሃል ሙእሚኑን የሚያጅባቸው በዚህ ሁሉ ታዘብ ነፍሱ አልተለየቸው ከሁሉም ጭካን የሚያሳዝናቸው አንድ ቀኑም አልማር ኸባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሠራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ሥራ ቦታው ሲሄድ ተከታተለችው እሳት ውስጥ ፍረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ኸባብ ራሱን ስቶ ሲወድቆ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተኮሰችው በንድ የተቃጠልኩ ብላ አቃጠለችው እሷን በተራዋ እያሰቃየችው በዚህ ሁሉ ታዜ በማክፈር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት ዓላ ሙሐመድ ሸፊ አልኡመት ሙእምኖች እንደዚህ ሆነው ሲሰቃዩ እያስታገሷቸው አዘኑ ነቢዩ ምን ያረጉላቸው በዓይናቸው እያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ዋህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጾ ነው እስካዩ በትዕግሥት እያዩ ሙእምን ሙእምናትን ዓላ ሙሐመድ ሸፊ አልኡመት صلى الله على نبي الرحمة على محمد شفيع الأمة يا نبي سدات كان دي عينة نبا بفيت كاكم كبت كزيل عيل جمر انك كوت انجال زلكم بزرزر يجراون هنيتا بالله تعمر የሂጅራው ሁኔታ በአላህ ተአምር ጉዱን እያሳየ ሸኛቸው በክብር ባሳለፍነው ጊዜ ሴራውን ስንዘክር ከሱራ ቃልፍን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር መቶ ግመል ወይ ቃል ተገብቶለት ነበረ ትልቅ ሀብት ነው እና የሚያጓጓ ነበር ከጅምር ለመቅበረ የአላህ መልእክት ዓላ ሙሐመድ ሸፊ አልኡመት ወጡ ለፍለጋው ቀልባቸው ሲሸበር በዚህ ሁሉ ግመል ባንድ ለመቅበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ እሱ ስለነበር ፈላጊው አንድ ሁለት አይደለም በአገር ከዚህ ሁሉ ጠላት ማምለት ታምር ነበር የሙሽሪክ ወይ ልፋት ላይሳካ ነገር በእጃቸው አይደለም የቃድሩ ቀድር ለአስራ ሶስት ዓመታት በዳዋ ላይ ነበር ሙሽሪክ ወይ ታግሎዋለ በሚችሉት ነገር በነዚህ ዓመታት ሳይቻላቸው ስቀር ምንም ያህል ታጋይ ትግል ብጠናከር እውነትም አይደለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የነሱ ፈተና ያለውት ስቀር ሀቅን ለምፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበረ የሚያስታውሉበት ዓላ ሙሐመድ ሸፊ አልኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው ገናው ለወደፊት ምኖሩበት መጥተው አሳድ ብኑ ዙራራ ከመዲና መጥተው ሙሳብ ብኑ መይድን ይዞ ያስርብ ገብተው እንደ ተበቃቸው እስልምና አንዘርተው ብቻው ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ተርተው ሀገሩን ለሂጅራ ቀድሞ አመቻችተው እዚያ ሰነባብተው ዳግም በስደት አላ ሙሐመድ ሸፊ አልመቴም النبي موسى بن دياد يفلقوت بزو سووچ يالو سوني ادرغوت ياوقوت نبر انديت ارغو انداسادغوت يميزن درجاون ياوقوت نبر لغون كساچو غا نبر ياسالفه جنقون يداوا قرار سلطنوا الهغون الله لمن ولتدواچو نو سنقو انچلو تاو بقاتو تفطروم نقو تلقلافنت اسون ادرغوت አገኘ ማረጉ ሆነ በሂማኑ ተት አላ ሙሐመድ ሸፊ አልመት ይህን ትልቅ ተልእኮ ሲያሸክሙበት የተናገርኩትን ደግሞ ልድገምበት ሙሳ በእንዲህ አለት ቀድሞ የሄድበት የአላህ መልእክተኛ ሄደው የምኖሩበት ቀድሞ አመቻቸት ሥራ ነበረበት ከአስራ ሁለት ሰው በቀር አማኝ በሌለበት ይከብዳል አማን አውቆ ሞላ አሰበበት አሳድ በአገሩ ላይ ማረፊያ ሆነለት ተልእኮ እንዲሳካ እያመቻችለት ወደ አላህ ጥሪ ዳዋ ጀመረበት ብዙ ሰው አመነለት በአላህ አንድነት አላ ሙሐመድ ሸፊ አልመት صلى الله على نبي الرحمة على محمد شفيع الأمت بيقن سجمر دعوام يعدامتو بتلي وطات وشبركت بالأمتو يا الله ملك تكسو يعدامتو حبيت نككرو اندمتافتو بكرس ماسرجاو يتمستو اندمرب قبتو سايمن مايوتو كمصابا اندبت فالكو يميوتو يا الله كعل قرآن كسو يعدامتو أي مدينة هزبو جلونة جسدتها بمصاب داهنة كجل موتو نبيو بهجرة مدينة اسكمتو شهد أي ستها لالله اندنة على محمد شفيع الأمتي يا مدينة سواج لمسلم يبكو الله لبنا چون اندك بالحقون ሄዳያውን ቸራቸው አልመልኩል ሐቁ ለረጅም አመታት ከነና አፈቁ መንገዱ የብርሃን መሆኑን አወቁ በጃህልያ ህይወት ብዙ የተጨነቁ ብዙ ተወደ በጦርነት ተላለቁ በጎሳ መጋደል ነበር የታወቁ ከመቶ አመት በላይ በዚያ ዘለቁ መጫረስ መጋደል ዝና ሊያሳውቁ በሆነ ባልሆነ እንደ ተዳቀቁ ሰላም ሆኖ መንወር በሩቅ ስናፍቁ በዚህ ጊዜ ነበር አገኙና ሐቁም በግልም በብረት ለማመን የበቁ አመኑ ማወቁ ተጠቀሙበት አላ ሙሐመድ ሸፊ አልመት ከነቢዩ በፊት ብዙ ሰው አለፈ ለሚሀጅር ፍቃድ እንደተላለፈ የእስላም አብዮት ፈንድቶ ጎረፈ ጣውታውያኑን ይበልጥ ያስጎረፈ እንቀድሞ ሳይነቃ ብዙ ሰው አለፈ ጉዞ ያልሆነለት መካ የተረፈ በሙሽሪክ ታግቶ ታስሮ ተገረፈ በእስር ታጉሮ መንገድ ተቆለፈ ብላቱ ተፍቷቸው ብዙ ጊዜ አለፈ ባመለጡ ሰዎች ሙሽሪኩ ጎረፈ መካ ላይ ቤታቸውን በጉልበት ዘረፈ ሰብር ለሙእሚኖች በአዋጅ ተላለፈ በአላህ ዘንድ ተጻፈ ምንዳቸው ጀነት አላ ሙሐመድ ነቢይ ረሕመት ውጤት አልባ ልፋት ሙሽሪኩ ይታገሉ ለሂጅራ የሚሄዱትን ብዙ አሰናከሉ ከመካ እንዳይወጡ እየተከታተሉ ጉዞአቸው ለሰላም አይደለም እያሉ ኋላ ተተናክረው ችግር ያመጣሉ እና አቡ ሰላማን መንገድ ያገኛሉ ባለቤቱም ልጁም አብሮ ናቸው ያሉ የእሷ ቤተሰቦች እሷን ከለከሏት እንዳትዳስቀሯት ከሱ ላይ ነጠሏት እሱን ግን ለቀቁት ማስቀረት አልቻሉ ብዙዎችን በእንዴ እየነጣጠሉ በአላህ እርዳታ ነቢዩም ቀጠሉ ቁረይሾቹ ይበልጥ እንደተቃጠሉ ሌሎቹ እንዳይወጡ ጥበቃውን ቀጠሉ ከነቢዩ መውጣት ኋላም ቀጠሉ በሙሽሪኮች መሪ የተከለከሉ ዘዴ አጥቶ ቁጭ አሉ የሚሄዱበትን አላ ሙሐመድ ሸፊ አልመት እያንዳንዶቹን እጅራ ጥቁም ላድርግና ለማስታወስ ብቻ አንድን ሰው ላንሳናው ሱሄ ብሩም ሂጅራ ሊሄድ ተነሳናው ቀድሞ ካመኑ ሶስት አንዱ ነበረና ተደብቆ ዜድ ያዙት አገኙና ሀብት አገኝቶ ነበር ባለሙያ ነውናው መካ ዘመድ የለው አስሌውሩም ነውና አሉት ሙሽሪኮቹ ያውቁት ነበርና ስትመጣ ከሀገር ድሃ ነበርክና በሀገራችን ላይ ሀብት አገኘህና ሀብትና ንብረትን ነፍስህንም ያዝግና ጠቅልለ ልትሄድ ተነሳ መዲና በፍጹም አይሆንም አንዱ ምረትና ወይ መቀበር ያዝ ይሆናልና ሀብታችን ሰብስብ መሄድ የለምና ሱሄ በቆም አለና በሙጅሪሞ ፊት አላ ሙሐመድ ሸቢያሉመት እንዲህ አላቸው ሱሄ ብንም ነግራቸው እየቀስታት ዳኝ እንደሆንኩ ታውቁኛላቸው ይህ ሁሉ ለአንድ ሰው ተሰበሰባቸው እኔ ግን አይደለውም እናንተ ልዋጋቸው ከነቢዩ ተነድዬ መሃላቸው ለገንዘብ ለንብረት ብዬ አልቀርላቸው የሀብት ጥያቄ ከሆነ ምርጫቸው አትለቁኝም ታዲያ ሀብትን ብሰጣቸው እያፈራሁትን ሁሉ እዚህ ትቼላቸው ልቀጥል ጉዞ ሌላስ ምን አላቸው መድረስ ነው እሳቸውን ለእኔ ትልቅ ሀብት አላ ሙሐመድ ሸፍ ያሉበት صلى الله على نبي الرحمة على محمد شفيع الأمة አሉት ምሽርኮቹ ሀብትን ብትሰጠን ያፈራውን ሁሉ ካስቀረህልን በሰላም ትሄዳለን ለቀሃለን ከአንተ ምንም የለን ሀብትን ካገኝን ሱሄም ነቢዩ ጋር መድረስ ነው ሙራዱ ናፍቋቸው አለቀናት ቀድሞ ስለሄዱ ገንዘብ ንብረቶቹን ከሱ ላይ ወሰዱ ባዶጁን ለቀቁት ቀጠለ መንገዱን እየስርብ ከመድረሱ እያለ ከመንገዱ አላህ በቁርአኑ ተናገረ ጉዱን ወደደለትና ዋሂዱ ሰመዱ ሀብቱን አስረክቡ አለ ሂጅራ መሄዱን ወሚንና ሲመየሽተሪ ነፍሰሁ አለና ዋሂዱ መዲና ሲገባ መድ ሙሐመዱ አላህ ወደደለ የሰራኸውን ጀብዱ አላህ ወደደለ የሰራሁን ጀብዱ ረቢ አልበይ አሉ ትርፎነለ ንግዱ ሞላለት ሙራዱ ሂጅራ ሰምሮለት ያለ ሙሐመድ ሸፍ ያሉበት በነቢዩ ማምለት ቁረይሾች ተቆጡ በአላህ ፍቃድ ሆኖ ከመካ ሲወጡ ሙሽኮች ተንጫጩ ምንም ላያመጡ ከቁጥጥራቸው ውጭ ስለወጡ ከከይዳቸው ሁሉ በደህና መለጡ የቁረሽ ባላባት በጣም ደነገጡ ሸከኩ አንድ ቀን ዞሮ እንደሚመጡ ልፋታቸው ከሽፎ ተስፋቸውን ቆረጡ እየቀሩ ተቀጡ በለበ ቁጭት አላ ሙሐመድ ሸፍ ያሉበት ወላሂ ነቢዩ ለሰው አዛኝ ናቸው ከሙሃጅሮች ኋላ መቅረታቸው ሙሽርኮቹ አደጋ እንዳያደርስባቸው ከራሳቸው በፊት ቀድሞ መላካቸው ዘዴ እየፈጠሩ እየለያዩቸው መካን የለቀቁት በርከት ያሉ ናቸው አብዱራህማን ኢብኑ አውፍ ዑስማንም ቀድሟቸው እናም ዘነብ ቢላል ከቀደሙ ናቸው ከእስር በአንሳሮች ከወንድሞቻቸው መዲና ከተማ ተሰብስበውላቸው የነቢዩን መምጣት ስጠባበቋቸው ደግሞ በመንገድ ላይ ስዘገዩባቸው ደህንነታቸው እንደው እያሳሰባቸው ሙሽሪኮች አደጋ እንዳያደርሱባቸው ሙእሚኖች ተጨንቋ ሜዳ ጠበባቸው ወሌጀው አቂ ሴት ወንድ ስተባበቋቸው ምን ችግር ገጥሟቸው እያሉ በስጋት አላ ሙሐመድ ሸፍ ያሉበት በእስር ሙእሚኖች ይጨናነቃሉ መካ መልቀቃቸውን ወሬ ሰምተዋሉ ከፍ ያለ ቦታ ላይ ወጥቶ ሲያየዋሉ ወላጅ የጠፋቸው ልጆች ይመስላሉ በእንደዚህ ሁኔታ ከሳምንት ያልፋሉ አላፊ አግዳሚውን ይጠያየቃሉ በማሌዳ ወጥቶ ውሎ ያመሻሉ የነቢዩ መምጣት ዘገየናሉ ቀን ቀን በሜዳ ላይ ሌቱን ቁጭ እያሉ የሚወዱት ነቢይ በበረሃ እያሉ የሚወዱት ነብይ በበረሃ ያሉ እንዴት በልቶ ተጥቶ እንቅልፍ ይተኛሉ ነግቶ እስከ መሽግራ ተጋብቶ ይዋሉ እናም ዛን ነው ዑመር መናገር አልቻሉ መዲና መግቢያ ላይ ተቆልቁሎ አሉ ለአላህ ቤት ይያሉ ቀንና ለሌት አላ ሙሐመድ ሸፊዕ ኡመቲ ጉዞአቸው ሽርሽር አይደለም አስቡ። አላህ ጠበቃቸው እንጂ ስንት ተከበቡ። በአላህ እርዳታ ለእስርፍ ቀረቡ። ቁባ ደረሱና መዲና ሊገቡ ጎራሉ ትንሽ ለማረፍ አሰቡ። ሶስት ቀን ሰነበቱ መስጂድን ገነቡ። የአካባቢ ሰዎች እየተሰበሰቡ ሰባ ሰዎች በአንዴ ወደ እስላም ገቡ። ከሶስት ቀን በኋላ መዲና ሊገቡ ወደ በኒ ሰሊም እንደተቃረቡ ቀኑ ጁማ ነበረ መስጂድ ነገር ካቡ። ጁማን አሰገዱ ኹጥባንም ኸጠቡ። ከአስር ቀን በኋላ ከተማ ሊገቡ ታላላቅ ሰሃቦች በመንገድ ቀረቡ። የሚወዱትን ነቢይ ልሏቸው አርሄቡ። ከኋላ ኋላቸው ስገት ላጀቡ ምስጋና እያስገቡ ለረብ ልዕዘት አላ ሙሐመድ ሸፊ አልመት الحمد لله يهون ولنا محمد مصطفى اشرف المرسلين مسناكل وجن كلنا لفونا ودم تبقوا لقبوا مدينة كمكة كوتو لتجمرنا كانوا ربي على أول عند نبرقنا الإسلام كان كتاتر عند تبالنا ልብ በልጉዟቸው ታሪካዊ ነውና በቁባ ላይ ትልቅ ሥራ ፈጸሙና ታሪካዊ መስጅድ እዚያ ገነቡና ጁምሐም የመጀመሪያ ጁማ ነበረና የኹጥባውን ድምፅ ለሕዝብ አሰሙና በዚያች በጥቂት ቀን ይህን ሁሉ ሰሩና የዓላማው ስኬት ጉዟቸው ተቃና። ሰለ ላሁ አላ ነቢይ ራመቲ አላ ሙሐመድ ሸፊ አልመቲ በሳቸው ላይ ይሁን ሰላምና ረህመት። መስጂድ የሚገነቡት በየደረሱበት ነበረው ምክንያት ቅድሚያን ያገኘበት አርአያ እንዲሆነን ከተጠቀምንበት አላህ በነቢዩ ረህመት ያውርበት። ያን መስጂድ ብዙ ሥራ ነበረበት ሌት ተቀን ሙእሚኖች የሚሰበሰቡበት የአላህ አዋጅ ለሰው የሚተላለፍበት ሶላትን ለመስገድ በጋራ በአንድነት ለዚህ ነው ለቀናት ቁባ ባረፉበት። መስጂድን ገንብቱ ኹጥባ አደረጉበት አላ ሙሐመድ ሸፊ አልኡመት። የአላህ ቤት ግንባታ ቅድሚያን ያገኘበት መስጂድ ያነ ብዙ ሥራ ነበረበት። ሙእሚኖች ሩሃቸውን የሚያሳድጉበት በቀን አምስት ጊዜ የሚገናኙበት በአንድ ዒባዳ ላይ የሚተሳሰሩበት ወንድማማቾቹ የሚጠያየቁበት አኽላቅ ስነ ምግባር የሚሰለጥኑበት የሕይወት መመሪያ ዕልም የሚፈልቅበት የአንድነት ስሜት ግልጽ የሚያረጉበት የመንፈስ እርካታን የሚጎነጩበት ችግሮቻቸውን የሚወያዩበት የግል የሆነ ጋራ መፍትሄ የሚገኝበት ፍክራም ያረጉበት ለአላህ ፍጥረታት አላ ሙሐመድ ሸፊ አልኡመት። صلى الله على نبي رحمته على محمد شفيع الأمه. صلى الله على نبي رحمته على محمد شفيع الأمه. عنده نبر مزيد إني على وق نبات إني على وق نبات إني على وق نبات የእስላም ስልጣኔ የተጀመረበት ሁራስ ላቂዳ ተርቢያ ያገኘበት መስጂድ ማዕከል ነበር እኛ ያላወቅንበት ለሰው ልጅ ሂዳያ ምንጭ የምገኝበት መስጂድ ዩኒቨርሲቲ ነው እኛ ያላወቅንበት የነቢዩ ኮሌጅ ማህይም የሌለበት ለሰው ልጆች ሁሉ እውቀት የምገኝበት የቀልብ በሽተኛ የምታከምበት አላ ሙሐመድ ሸፊ አልኡመት። መስጂድ ምን ነበረ ብዬ ብዘረዘረ አዞር ብዬ ባየው የታሪኩን ባር ወላሂ አጃየብ ነው የመስጂድ ተግባር። ጊዜ ማይበቃኝም ልመለስ ከዳሪ ረብን ዋታሲሱ ሙእሚነ ገጋሪ ሱናቸው መከተል ሙስጠፋ ልሙክታሪ የአላህ አድርግን ካሳ በለብራሪ የመስጂዱ ማባል ጎለኝ ወደ ባህር መሃሉን ሳልገባ ልመለስ ከዳሪ ምንጩን ከዑለሞች ያገኘው ቀብር አውፍ በሉኝና ልግባክ መስመረ ደርሰናል እንግባ መዲና መስመር ነቢዩ ደረሱ ወደ መሃል ሀገር ሙሃጅሮችና የመዲና አንሷሪ በግጥማ ዜሙ እያሉ ነመጋሪ ድምፆ ተሰምተዋል የአቂቃው ጥሪ የአላህ መልእክተኛ አዋጅ ተናጋሪ አልሐምዱሊላህ ያ ኻሊቁል ባሪ ልከልናልና ጨለማ ነብሳሪ እኛም እንሆናለን የሀቅ መስካሪ አዚሙ በሽር ሙስሊም ሙስሊማት አላ ሙሐመድ ሸፊዓል ኡመት ነቢዩ መዲና የደረሱ ለዛ የመዲና ሰዋይ ተሞሉ በደስታ ወንዶቹ በግጥም ሴቶች በደልታ ከተማው ቀለጠ ነጋሪ ተመታ ሁሉም ወደ ቤቱ ይዟቸው ለመግባት የነቤት እያሉ ሽሚያው ስበረታ ነቢዩ አበሰሩ ሰው እንዳንገላታ ግመል ትምራናሉ የማረፊያም ቦታ መንገድ ልቀቁላት አላህ ይመራታል የአላህ ታምር ነው እሷም ታዛዥ ናታ የጀመረች ስራዋን ሰው ይከተላታል ብዙ ቤቶች አልፋ ደረሰች ከቦታ እንደተባለችው አሳየች ተኝታ መሰረት ተጣለ ያለምንም ቅሬታ አልሐምዱሊላህ ይድረስ ገለታ የነቢዩን ሂጅራ ያሳካኸው ጌታ አንድ ሀሳብ በአንድ ድምፅ የገለጹ ለታ የመስጂድ ግንባታ ልጀመርበት አላ ሙሐመድ ሸፊዓል ኡመት ብስሚላህ ረሕማን ረሒም ሁሉም ተደስቷል በጋድን በስር ነቢዩ ሙሐመድ ሰይድል ሙኽታር መስጂድ እስኪሰራ ከአንዱ አንሳር የሆነ ማረፊያች አላሁ አክበር ከተከበረ ሰው ምን በኒ ነጃሪ ታላቁ ሰሃባ ናቸው ፊተውራሪ ወዳጃቸው አባ አዩብ አልአንሳሪ በሱ ቤት አረፉ ሙስጠፋ አልሙኽታር እዚያ ሳለፉ ለሰባት ሹሁር የመስጂዱን ቦታ ሰይድ አባበክር የከፈሏቸው 20 የወርቅ ዲናር ሲዲቁል አክበር የኢማም ባለሀብት አላ ሙሐመድ ሸፊዓል ኡመት መካ ለሙሽሪኮች ብቻ ተለቀቀ በጣዖት አምልኮ ቀልባቸው የደረቀ ብርሃን ለጨለማ ቦታውን ለቀቀ የስር በአንሳሩ በኢማን ደመቀ የሙእሚኖች ደስታ ሀገሩን ባረቀ አላህን ለመገዛት ቀድሞ የተጨነቀ ሙራዱ ሞላለት በሩቅ የናፈቀ ጅብሪል ቁርአን ይዞ እየተፈራረቀ በአላህ መልእክተኛ ብርሃን ፈነጠቀ አገሩ በዒባዳ እያሸበረቀ ምንኛ የታደለ እዚያ የዘለቀ ኢማንና ክህደት ተለየ ታወቀ አዋጅ ተለቀቀ የሰላም ብስራት አላ ሙሐመድ ሸፊዓል ኡመት ሙእሚኖች ለዳዋ ሰላምን አገኙ ለአመታት ጊዜ በሩቅ የተመኙ ቃል ክዳናቸውንም ጠብቆ ተገኙ ታተትል ልእስላም ስለተገናኙ በወንድማማችነት ነቢዩ አጉዳኙ እንዳውቅ አላህ ነበር ጀነት ነው የሚያገኙ በቁርአኑ ትእዛዝ ምክር እያገኙ ከአላህ መልእክተኛ ባህሩን እየዋኙ ማህበራዊ ኑሮ ስልጠናም አገኙ ሸይጣን ልእንስ ወልጀን ለሰው እንደማይተኙ ነፍስያ ከሸይጣን ጋር ከተገናኙ የምከላከሉበት መድኃኒት አገኙ ወላ ታሰዱ አትመቀኛኙ የነቢዩን ትእዛዝ ጠብቆ ተገኙ ለዱንያ ለአኺራ የምሆን እውቀት አላ ሙሐመድ ሸፊዓል ኡመት ኢማናቸውን ይዞ እንዲያዛልቁ በዒባዳ ሀያታቸውን እንዲያደምቁ የነቢዩን ትእዛዝ ከልብ እንዲያጠብቁ ሐሜትና ኩርፊያን እንዲጠነቀቁ ወንድምን ከወንድም የሚያራርቁ ከአላህ መልእክተኛ መፍትሄውን አወቁ ከእኩይ ተግባራት ሁሉም እንዲርቁ አምራቸውን ጠበቁ ሙእሚን ሙእሚናት አላ ሙሐመድ ሸፊዓል ኡመት አለይሙ ሰላም ሰይዲ ጅብሪሉ የአላህን ትእዛዝ ከላይ ያመጣሉ ነቢዩም ለውመታቸው ያደርሳሉ ሰሃቦችም ወዲያው ይተገብራሉ ሙእምኖቹ ሁሉ እንደ ሴት ሳይሉ የነቢዩን ትእዛዝ ይጠባበቃሉ የረጅም ጉዞአቸውን ለማሳካት ሲሉ የወንድማማችነት መሰረቱን ጣሉ አንሳር ከመዋጅር መዋፋት እያሉ የአላህ እንግዶች ለአንሳር አካፈሉ የስልጣኔ ጅምር አንድ ሁለት እያሉ ተግባር ላይ ሲያውሉ አቤት ያስደስት አላ ሙሐመድ ሸፊዓል ኡመት የነቢዩ ኮሌጅ ስራውን ጀመረ ከወትሮ የበለጠ እየተጠናከረ የራህማኑን ትእዛዝ እየተገበረ በሰው ልጅ ታሪክ ውስጥ ታይቶ ያልነበረ የሰው እኩልነት በአዋጅ ተነገረ እንደ ከብት ተይዘው ስሸት የነበረ ዋህይ ወረድና መብቱን አስከበረ በዘር በቀለም መናናቅ የነበረ በራህማኑ ረህመት ቦታ ታከሰረ የመዲናው ትዕይንት ታምር የነበረ ጥቁሩ ከነጩ እየተጣመረ ሀብታሙ ከድሃው እየተሳሰረ በሀብት መኩራራት በኢማን ተቀየረ ሙእሚን በመካ ላይ ተጨንቆ ነበረ በመዲና ጋር እጅግ ተከበረ ዲኑን ተከበረ በግልም በብረት على محمد شفيع الأمت صلى الله على نبي الرحمة على محمد شفيع الأمت يا حقيقة وخوة تمسرتو نبهار وندم ماما جنت سراو ستكبر كنت كعبات لجبل تندنبر بخاري بسهي قل صادر ونبر يا الله بارتي وجب قران تلاسر انت كباراچون سناي عجائب الاكبر ادلو غطمواچو سروت بكم نغر نتيلاواچو خوخو مندر بهول صحابوش محل يوانو نغر مدينه انصار سعد بن عامر عبد الرحمن بن عوف كمهاجر وندموچ ياربتوني بتام يميامر انصار وزوت كبتو منور سجمر كارشاو كتمر نبرو بزو عبتي على حبيبك هاوي شفيع الأمتي صور من حياة الصحبة لا يحيوناو يال سمو ما سمو قدلن يالنا يهولتو تاريك قوليا سن يالنا የኢማን ትሩፋት ትርጉም አገኘና ሳል ንብረቶቹን እኩል አካፈለና መች በሀብት ብቻ ይቀጥላል ገና ማይታሰብ ነገር ያካፍል ነውና ችሮታው ለጉራ አይደለም ለዝና ወይ ደግሞ ለጥቅም ወይ ለምስጋና አይደለም ከአላህ ለማግኘት ነውና አላህ በቁርአን ቃል ገብቶላቸዋልና ቃሉ ቃል ነውና ቀጠረው ጀነቴ አላ ሙሐመድ ሸፊዕ ልኡመት ሳድ ለአብዱራህማን አንተ ወንድሜ ሆይ ያገናኘን ጌታ አልሐምዱሊላህ ለአላህ ብለህ ቤትን ንብረትን ጥለህ አላህ ሽቶ ለኔ ወንድሜ ሆነ ሙሉ ንብረቶችን አካፈልኩልህ ብዙ ተምሮች አሉኝ ሁሉን ወስደህ እሺ በለኝ ደግሞ ሌላ ምንግርህ ሁለት ምስቶች አሉኝ አንዷ አልፍታልህ መርጠህና ንገረኝ ደስ የምትልህ እንዴት ዋኝ ልንወር አንተ እንዲሆነህ ነግሮት ልፈጽመው ምን ትለዋለህ ይህ ነው አጃይቡ ታምር አይደለም ወይ ቢባል እንኳን ሀብት ንብረት ልስጥህ እንዴት ተብሎ ይባላል ምስትህን ልፍታልህ አለው አብዱራህማን ስማኝ የምልህ ባረከላሁ ለካል ወማልህ አላህ በረካው አሁን ይጨምርልህ ቤት ንብረቶችንም ይጠብቅልህ እያፈራሁን ሁሉ ያበርክትልህ የሰጠኝን አንድ ማልቀበል ውሰደኝ ገበያ አሰርቼ ላሳየ አጀበኝ ወላሂ የሂማን ውጤት አላ ሙሐመድ ሸፊዕ ልኡመት የሙሃጅሮች ስደት ያሳዝናል ከቶ እውነትም ንብረቱን ሀብቱን ጥሎቶ ወንድሞችን በማግኘት ሁሉን ነገር ረስቶ እንዲህ አይነት ወንድም ያላሰቡት ከቶ ሀብቱን የሚያካፍል እድሜ ልኩን ለፍቶ እምቢ አለው አብዱራህማን ወደ ገበያ ወጥተው በአጭር ጊዜ ሰርተው ገንዘብን አገኝቶ ልምዱም ነበረውና እቅዱም ተሳክቶ ነግዶ አትርፎ በአላህ ተረድተው ወዲያው ከአንሳሮች አንዲት ልጅ አግብቶ ወንድሙ ያሰበለትንም አሳክተው ወንድማማች ማለት ዛሬ ያትርጉመቶ በቁርአን ጥላ ስር የምገናኝ ጠፍቶው እንደ ማንም መኖር ያ ታሪክ ተረስቶ ዛሬ ወንድማቶ ለምኖር መልእክቴ አላ ሙሐመድ ሸፊዕ ልኡመት ያ ሀቂቃ ወንድም የእውነት መሀባብ ነበራቸው እነዚያ የነቢይ ባልደርባ በሀቅ ላይ ተዋድኸው ተባሉ አሳባ አንብበው ሴራቸውን ጀሪራጅ ይገባ ላኢላሃ ኢለላህ በቀልባቸው ይገባ የጀነት ቤታቸው በዚህ ተገነባ በአንድነት ተሳፍረው ያቂዳን ጀልባ ኋላቸውን ስናይ ሆድን የሚያባባው ዛሬ የጠፋብን ሀቂቃው መሀባ እውነተኛ ኢማን ለኛ ስላልገባ ወለው በከሊማ በቃል ማንግባባ ፍርቃ መባል በሽታ በማላችን ገባ ሁሉም በየፊናው ግራ የተጋባ በሐቅ ላይ ማባ ማጣት መጎዳቴ አላሁ ሙሐመዴ ሸፊ አሉነቴ ወደ እነዚያ ሰዎች ቀልቤን ብመልሰው ምን ሰርተው እንዳለፉ ቆሜ ሳስታውሰው ደግ ተግባራቸውን ታሪክ የማይረሳው የምፈለግባቸውን ሁሉን አዳርሰው ሰዎች ናቸው ብዬ ባመላልሰው ልዩ አይነት ተፈጥሮ አይደሉም ጨርሶ መልሼ ባው ሰው እንደኛው ናቸው ሰው ኢማን ነው ጉዞአቸውን ጣሪያ ያደረሰው ያሁመተል እስላም እንደኛው ናቸው ሰው ወደ ራሴ ዞር ራሴን ብወቅሰው መኖር መፈጠር ምን ተከመለሰው ነገ የሚመልሰው ምን ሁን በአላህ ፊት አላ ሀቢቢካ ሸፊ አልኡመት يا فاطر الارض يا خالق السماء نشكرك يا ربي الحمد لله صلوات الله وسلامه عليه على محمد انا خاتم الانبياء اللهم يا رب انت يا الهي وديت انجراچو باصابوچو لاي ان مهاجر واش بيت نبرتاچو لاي تبارو سنكراتتو برالاي الذين بلوا وتو بسدت هاجر لاي ከፍ ለማድረግ ነው ቃልህን ወደ ላይ አንተ መረጥካቸው የዲኑን አገልጋይ ሄድሚያቸውን ጨረሱ በዳዋ ኺድማ ላይ ሬድዋኑላህ አለይህም ሙእሚን ሙእሚናት አላ ሙሐመድ ሸፊ አሉመቴ ከፍ በል ምንዳቸው በአንሳሮቹም ላይ ለሙእሚኖች ምሽግ ሆኑ በየስርብ ላይ የአንሳሮች ውለታ በማንም ሙስሊም ላይ የሙእሚኖች ስደት ሲሆን በነሱ ላይ ከባድ ኃላፊነት ነው ልብ በለዝህ ላይ ሙእሚን ሙእሚናትን ርድዋኑላህ አለይ እነዚያ ምርት ህዝቦች የሆኑ በአጠቃላይ ያአላህ ገናኘን በጀነት አገር ላይ ከአንድ ሺ አራት መቶ ዓመት በላይ ስማቸውን ስራቸውን የሰማን ዱንያ ላይ ነገ በአኺራ ፊታቸውን እንድናይ ያአላህ ገናኘን ተመኘን በአንተ ላይ በዒባዳ ጠንከር አድርገን በዱንያ ላይ እኛንም አድርገን የዲኑን አገልጋይ እንድን ቆማ አንድ ቀን በእስላም ሰፍ ላይ ካንተ ከተሰጠን ማንም የለም ከልካይ ተመኘን ያ ኢላሂ ቆመን ባንተ ፊት አላ ሙሐመድ ሸፊ አልኡመት ኡሁ ለእስላም መስረታ በጣም ብዙ ለፉ አድ ወለእስላምን በኢማናቸው የገፉ ቀን በዳዋ ኺድማ የሚያሳልፉ ሌሊቱን በሶላት ጎናቸው አላረፉ በሰው ልጅ ታሪክ ውስጥ ዝናን ያተረፉ ከአላህ ለመመንዳት እንደዚያ አስለፉ በረሃ በርዛት ችግር ስገረፉ አስቸጋሪውን ሕይወት በኢማን ስግፉ አውቆበታል ንግዱል ጀነት ነበር ትርፎ የጃይልያን ካባ ከሰው ልጅ ገፈፉ የእስላምን መልእክት ለትውልድ ያተረፉ ከአላህ መልእክተኛ ቃል ሳይዛነፉ ለትውልድ እንድደርስ ጠብቆ ስጽፎ ለእኛ እያጨለፉ እያስተላለፉ ኸይርን ያተረፉ ተሸለሙበት አላ ሙሐመድ ሸፊ አሉበት ደግ ተግባራቸው ዛሬ የምታወሱ ሀብት ጉልበታቸውን ለእስላም የለገሱ ዲንን በማገልገል እድሜያቸውን ጨረሱ የጃይልያን ጉልበት እያፈራረሱ የአላህን መልእክት ለህዝብ ያደረሱ የዲኑን እንቅፋት ከመንገድ ሲያነሱ በአላህ እገዛ ታገሉ ታገሱ ቃላቸውን ጠብቀው ከግብ ያደረሱ ያአላህ እንደነሱ አርግልን ሀያቴ አላ ሙሐመድ ሸፊ አሉኡመት ምርጥ ህዝብ መሆናቸው የተመሰከረ ትውልድ በየተራ ሲያሳልፍ ነበረ ማን ምን እንደሰራ ምንን ተገበረ እምቅ ታሪካቸው ያልተዘረዘረ በታሪክ ዑለሞች የተመሰከረ ጣዖት አምላኪዎችን አርጎ እንዳልነበረ በተቅዋ በኢማን ውስጣቸው የዳበረ ለሙሽሪክ ጋጋታ እንዳልተበገረ ቁርአን ነው በእነሱ ላይ የተገበረ ደግ ተግባራቸው ዓለም የዘከረ በሙሚኖች ሁሉ ማባን ጨመረ ባያምኑም አኖሮ በቀረ ነበረ የስንቶቹ ታሪክ እንደተቀበረ ይከስሩ ነበረ ስንቱ እንደከዘረ የቢላል አስታዋሽ አይኖርም ነበረ ላክን ተቀበረ በኢማን ውጤቴ አላ ሙሐመድ ሸፊ አሉኡመት صلى الله على النبي الرحمة على محمد شفيع الأمة. عندنا خليفة صديق الأكبر عند عمر عثمان علي الحيدر وتاتو أمباسادر موسى بن نمير سيد الشهداء حمزة الزكر يا عبد الله عباد يا اسمها بالبي سيد الزبير يا حواري يا لوت نبي المختار يا اسلام طبقة جعفر الطيار إن بلال الناس سيدي عماري آمنون السابقون المهاجر يا مكة مهاجر يا مدينة أنصاري يا إبليس انشفرا هلنا سافاري براه من مالك وسيد من حديري سعد من محاز مجزعة من سوري ثم ممنوع سال النابازر يا نبي صاحب أبايو بالأنصاري نعمان بن مكرين مقداد بن ثوري قطر لمزلق صاحب ولا خبر أبزاني وطاتنا وتك سو سكر زاري نزيه له تارك سنكر يا سالفوت خير جزاك وجنتي على حبيبك شفيع الأمة قرآن ويتولد الناس تاوساجاو أبزانيا وطاعت وحشم بزباجاو يا رجم بيهون وطاعتنا وهماجاو يا الله ملك دنيا باربا متاجاو أبو بكر وحمر ينسالو قزاجاو سيدنا علي باسرا متاجاو عثمان عبد الله بن مسعود ادمياجاو أرقم النازج جعفر مهواجه بلال سهيب عمار سلمان مرمياجه موسى بن حذيفة لقى وطهناجه الإسلام يجنك كان ما يرسوناجه قطرنا نزل كون بتام بزوناجه الله لدين خدمة سلم الرتاجه ودمياجه وطات نبرونا يمرواجه ما استوشاناجه لزاري وطاتي على محمد شفيع الأمة ወንድሞች ህዚጋ ምናስታውሳቸው እንዲያው ለአላህ ብለህ አንብብ ታሪካቸው ዛሬ በዱንያ ላይ ብንከተላቸው አላህ ሽቶ ነገ ምንገናኛቸው እንወቅ ብርቅ የደግ ተግባራቸውን ከመሐባቸው ጋር እንስራ ስራቸው የኳስ ተጫዋችን ዘሩን ስቆጥራቸው እነሱ አያውቁ አንተም አታውቋቸው ዘር መንዘሩን ቆጥረ ብትርግላቸው ፊኛ ቢያንከባልሉ ለአንተ ምንህ ናቸው ከነቢዩ ሳህቦች ብንጠይቋቸው ግልጽ ነው አብዛኛው እንደማያውቋቸው አውቋለሁ አንዳንዱን እንደሚያስቆጣቸው የኸይር ጊዜያችን ባናባክናቸው መከተል ከሆን የነቢያችን ናቸው ለዱንያ ለአኺራ ምጠቅመን ሱናቸው በቂያችን ናቸው ካወቅንበት አላ ሙሐመድ ሸፊ አልመት እንግዲህ ልዞር ነው ልመለስ ሄጃቸው መዲና ገብቼ ቆም ካልኩባቸው የሙእሚኖች አህዋል ቀጣይ ተግባራቸው ነቢዩል ሙስጠፋ ቀጠሉ ስራቸው የስኬቱ ወንጀም ረጅም አላማቸውን መስጂድ ተጠናቀው ከነማረፊያቸው ይበልጡን ለዳው አሚች ሆነላቸው አንሳሮች ነቢዩን አርጎ መሃላቸው በሚቻለው ሁሉ አንከባከቧቸው ከህይወታቸው በላይ እንደሚወዷቸው ገና መካ እያሉ ቃል የገቡ ናቸው ወቅቱ ንጋት ነበር ልክለው ደስታቸው ያውስና ኸዝረጅ አንድ የመሆናቸው በጦርነት ታሪካቸው አይለላቸው አላህ በነቢዩ መፍትሄውን ሰጣቸው እስላም ከዚህ ሁሉ አዘግታ ወጣቸው በነቢዩ ጥላ ስር በመሰብሰባቸው በኡኹዋ ገመር ተሳሰሩላቸው አጠናከራቸው ህብረት አንድነት አላ ሙሐመድ ሸፊ አልኡመት ለእስር ባይሁዶች ያልሆነላቸው አጋዥቶ ማጨር ስላልተመቻቸው ተሰናከለና ክፉ ተግባራቸው በነቢያችን ላይ እንደም ሰራጫይ ናቸው የእሳቸው አካሄድ ተስፋ አስቆረጣቸው ማስመሰል ጀመሩ ሸሩን በወዳቸው የምቀኝነት በሽታ እያሰቃያቸው እጃቸው ማስገባት ስላልሆነላቸው እውነትም ተጎርቷል ድብቁን ስራቸውን ባራታ ህዝብን መዝረፍ ቀረባቸው ያኔ ጦር መሳሪያ አምራቾችም ናቸው ጦርነት ከቀረ ያው መጎዳታቸው ሰላም አይሆናቸው እንጉደጃ ይበቴ አላ ሙሐመድ ሸፊ አልኡመት ከሙእሚኖች ዳሂራቅ ብሎ ወጡና ዳዋ እያደረጉ ላክ ወዳና سويت يمتو أقرب لمدينة على أونات جسدتو بالله منونا يا الله ملكتنا هكا صدقونا بقارا يمنور دنباس كمتونا نصارو تكاي هجو تكامتو تترونا بايك قلباه واتنورونا برنا سايكا ومواجهو تقبل واجهونا دنبو يهلو مفتم ياسكبرنا لو طب مدينة تجمر باتي على محمد شفيع المدينة يصدقون هك بتكبار يا ولو على جزيه سرعتون ودوها وتقبلو دمبو تسممتون على دسبرون على نولا امنات لنبرت سقاتي لمالو يا الله ملك تنيا دعواتهم قتلوا انصحابوش مسروت نبرو يسرالو مؤمنوش ومسير قنبات على يالو يا الله ملك تنيا سيعقزواتو علو بتكشاجو لاي دنقاي شكمالو شعري يقتمو وابرو يازيمالو عند مريان دم كان عرفوك جلالو ليت كان يلفالو نبي الرحمة على محمد شفيع الأمتي يكورش مشرق واج دق موالتن يلاجو مؤمنوش بيسرف سلام ماكنة تاجو بنواري وجو آي مكبراجو محمد مصطفى مريم أدرقاجو ونيتا قريش وجنا ساسباجو دعوة وتمكين ماكنة انقلف نساجو يمدينا ناهوال وريس درساجو هزبوجو ودسلام يقبوناجو سسمو قزينا سقات بازباجو بلوس كمدينا تكتات تلواجو ودى إسلامي القبو سواجن ترواجو يا يهودو كماريوجن سبسبون نقا قرواجو جمرو خيدياجو مشركوش بيبرتي على محمد شفيع الأمتي صلى الله على نبي الرحمة على محمد شفيع الأمتي እናንተ ያስረብ ለዋሪ ሆናችሁ አዲስ ሃይማኖትን ያልተቀበላችሁ እንደ ነብሉ ሰሎል መሪ ሆናችሁ ባባታችሁ እምነተ ሰኑ ሆናችሁ ሰወርደ ሰዋረድ ያቶቻችሁ እንደንተ የቁረሽ ወዳጅ ሆናችሁ እንዴት ጠላቶቻችን ታስገምታላችሁ አለ ሙሐመድ ተላ ከላላ ሰጣችሁ መካን እንደበታተነ እያያችሁ የኛ እንደፈረሰ ይፈርሳል ቤታችሁ ንግግሩ ስህር ነው ያፈርሳል ቤታችሁ ውሎ አድሮ ገና ትዋረዳላችሁ እናንተ የቆየ ወዳጃችን ናችሁ ምታረጉት አርጉ ኋላ አይበጅላችሁ ተከታዩ በዝቶ አጉር ትሆናላችሁ ጠላቶቻችንን ካላባረራችሁ እኛም ተዘጋጅተን ከመጣንላቸው መቼም ጉልበታችን ታውቁታላችሁ ከነሱ ጋር እንደ ላይ ሳት ለንዱላችሁ አይቀርም መፍትሄውን ፈልጉ ራሳችሁ አውጡ ካገራችሁ የሁሉም ጠላት አለ ሀቢብካ አሸፍ ያለም በቴ ኡሆ ያስረብ ሙሽሪኮች ቁረይሾችን ፈሩ ያገር ሽማግሌዎችን እየጠሩ ሁኔታው አስገነው መባባል ጀመሩ ቁረይሾች ሊወጉን መፍትሄውን ፍጠሩ ብሎ መዲና ውስጥ በሰፊው አስወሩ የአካባቢው መንደር ዞር አስተባበሩ በተለይ አይሁዶች በጣም አከረሩ የእስላምን መመስረት ይጠሉም ነበሩ ሙእሚኖችን በማስፈራራት ጀመሩ በስደተኞች ላይ ስጋት አሳደሩ ማስጠንቀቂያ ነገር እየሰነዘሩ እሰቡበት ሰላም እንዲሆን ሀገሩ አይቀርም እንግዳ ከዚህ የመባረሩ እያሉ አንሳሮችን ማግባባት ሞከሩ የመዲና አንሳሮች በአቋም ተነከሩ ነቢያችን ሰምቶ ሄዱ አነጋገሩ ማዕሾ የውቀውም እየተሻወሩ ከሹራ በኋላ አምሩን አስቀየሩ ያሉትን ብሏቸው ጉዳዩን አስቀሩ ቁረይሾችም ሰምተው በንዴት አረሩ ባይሳካም ነገሩ አልተውም ልፋቴ አላ ሀቢቢካ አሸፍ ያሉም በቴ صلى الله على نبي الرحمة على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة اوه قريش وراش يالوت ما ترك تساناجو قوساوچن زور واسطو حبرواچو اهل مدينه يهل انداي قبالاچو محمدن كنه تكتايوچاچو اي مدينه شوموچ يزو كالسطواچو اندما كم نغر تدرگباچو ماكبو اندبفيت الزلقلاچو ያላህ መልእክተኛ አሉ ማላቸው አስማምተው የመምራት በቃስላላቸው ብዙ አማራጆችን አስቀመጡላቸው የማቀቡን ትካታ ከሸፉባቸው የሙሽሪኮች አሳብ ዝመክንባቸው ደግሞ ተደብቀው ነቢይ ልቀሏቸው ሙእሚኖች አወቁ ድብቅ እቅዳቸው ነቢዩን በተራ እየጠበቋቸው አላህ በቁርአኑ ዋስትና ሰጣቸው ከሰው ጥቃት ሁሉ እንደጠበቃቸው ወላሁ ያሲሙ ከምንናስ አላቸው ከዚያ በኋላም ሰው አልጠበቃቸው በሕይወት እስካሉ ሙሉ ሀያታቸው እስከሆም ምርጫቸው ወደ አላህ ራመቴ አላ ሙሐመዴ ሸፊ አሉመቴ የኢብሊስ ጭፍራ የሙሽሪኮች ከይድ አልሳካላቸው ያሰቡት እቅድ በመዲና ሙእሚኖችን ማዋረድ አድማ ቢያደርጉም ቀረ ከመንገድ ፉከራና ዛቻ ምንም ላይፈይድ የመካ ሹም ሹሙ ቢያውጣ ቢያውርድ በዚያው መጥፎ ጊዜ ሰየድን አሳድ መሪ የነበረ ላውስ ነገድ አምነዋል አላ ጠሪቀት ሙሐመድ ሐጅ ለማድረግ ነው ወደ መካ ሲሄድ ሰፏን ጋር ይተዋወቃሉ በንግድ አብሮ ካባ ዙሪያ ለጠዋፍ ሲሄድ አንዱ አግኝቶ ሳድን ቆሞ ዛትበት አላ ሙሐመድ ሸፊ አሉመቲ ሳድ በካባ ዙሪያ ሲዞር በጠዋፍ ላይ አባጃል አግኝቶት ሳድ መሆኑን ሲያይ እንዴት መካ ድረስ ዘልቀ ትመጣለህ ለጠላቶቻችን መጠጊያ የሰጠ መካ ውስጥ ሰላም ጠዋፍ ታደርጋለህ ከሰፍዋን ጋር ባቶን ዋጋን ታገኛለህ ክብር ለሰው ይሆን ምን ታደርገዋለህ መለሰለት ሳድም አንተ ምንድነህ ጥቅም እንዳ ጉዳት ያልተለየልህ ያልከውን ብታደርገው እውነት ወንድንህ የሻም መንገድ ጉዞ አከልተምልህ በየት እንደምትሄድ ገና ታያለህ ሰፍዋን ከለከለው ያሻውን ብልህ ማንም አይነካም ከኔ ጋር እስካለህ ተናዶን ዋባጃል ተናገርህ ይቅርታ አድርግላት እንዳውለነ ብለህ ድንገት እውነት መስሎ አታስብ ክፋት አላ ሙሐመድ ነቢይ ረሕመት ዛቻ በአዲስ መልክ እያየለባቸው ሙናፊቆች ከውስጥ ሲያስቸግሯቸው ሳያምኑ አምነናል ያሉ ባፋቸው አብደላ አምኑ ሰሉ ሊያተንኮል መሪያቸው አስመሳይ ሙናፊቁ ከጎናቸው የውጭ ጠላቶች ያው የታወቁ ናቸው የውስጥ አስመሳዮች አደገኞች ናቸው አላህ ለነቢዩ መልእክት ላከላቸው ማን ሙናፊቅ እንደሆነ ጠቁማቸው እገልና እገል ተከነሰም ስማቸው ሙእሚኖች ላይ ተንኮል እንዳሰቡባቸው ቁረይሾች በምስጢር ሲያስተባብሯቸው ሙእሚኖች በንቃት ሲከታተሏቸው ሳይፈቱ እስከ ማደር የጦር መሳሪያቸውን አላህ ለነቢዩ ብስራት ላከላቸው ጠላትም መከላከል ፈቀደላቸው ቁጥራቸው ቢያንስም እንደምረዳቸው አልዕዘቱ ሊላህ ወሊረሱሊህ ወልልሙእሚኒን ቃል ገባላቸው እንደሚያግዛቸው ቁረይሽማ ጥቃት አላ ሙሐመድን ሸፊ አሉመቴ እቅዳቸው ከሽፎ ሳይሳካ ሲቀር ደግሞ በአዲስ መንገድ ወደ ሌላ ነገር ከአይሁዶቹ ብቻ ይገናኙ ጀመረ ከውስጥ ሆነው እነሱ ጥቃት ለመሰንዘር ከመሪዎቻቸው በምስጢር መናገር መካ ድረስ ጠርቶ ጉዳዩን በማበር በነቢያችን ላይ ኃይል ማስተባበር አሉ ሳናስወግድ የለም ውሎ ማደረሱን ከነ ተከታዮቹ እንዳልነበር ማጥፋት አይሳነንም ካለ መተባበር ከውስጥም ከውጭም ኃይል ማጠናከር ወሬው ነቢዩ ጋር ይደርሳቸው ነበር ሁሉንም ያውቋሉ እያንዳንዷን ነገር እውነትን ለመቅበር ስንቀሳቀሱት አላ ሙሐመድ ሸፊ አሉመቴ እዚህ ነው ወንድሞች ለዛሬ ማብቃችን ለከልሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ይለናል ደጋግመን ሁላችን ሙሐመዱ ላሚን ደጉ ነቢያችን በሁመታቸው የመሆን እድል ማግኘታችን አላህ ማባቸውን ይስጠለ ሁላችን መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቅ ሁላችን ባዘዙት መታዘዝውን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን ለእሳቸው ማህባ ይከፈት ልባችን አላህ ሁቡ ነቢይ ይስጠለ ሁላችን صلى الله على نبي الرحمة على محمد شفيع الأمة ስናቸው መከተል ግድ ነው ሁላችን ስንሰግድ ስንነግድ ስንመራ ኑሯችን የእስላም ቤት ይሁን ማረፊያ ጎጆአችን ጥሩ ልጅ እንሁን ለወላጆቻችን እንደግ ባለቤት እንሁን ለቤታችን መሀባ ይኑረን ለእርስ በራሳችን አህለ ላኢላሃ ኢለላህ ከወንድሞቻችን አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነቴ አላ ሙሐመድ እንሸፍ ያሉምት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነበል ችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት ያለ ሙሐመድን ሸፊ ያሉመት ያ መልእክቴን ሚቋጨው ቦታው እዚህ ነበር አውፋር ሁልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይቺኑ መናገር አላህ ረድቶኝ እንጂ ይቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ወራህመቱላሂ አላ ሙሐመድ የኔ ነብይ ረህመት እዚህ ነው ወንድሞች ለዛሬ ማብቃችን ለከልሐምዱ ብለን ለአላህ ምስጋናችን ማቅረብ ግድ ለናል ደጋግመን ሁላችን ሙሐመዱ ለአሚን ደጉ ነብያችን በሁመታቸው የመሆን እድል ማግኘታችን አላህ ማባቸውን ይስጠለሁላችን መውደድ ስባል ብቻ አይደለም ባፋችን ማንነታቸውን እንወቁላችን ባዘዙት መታዘዝውን ተግባራችን ከከለከሉት መከልከል ግዳጃችን ሱናቸውን በመከተል ነው ውዴታችን ለሳቸው መሀባ ይከፈት ልባችን አላህ ሁቡ ነቢይ ይስጠለሁላችን صلى الله على نبي الرحمه على محمد شفيع الامه سنناچو مكتال قدنا ولاچنا سنسجد سنجد سنمران ورواچن يا اسلام بيت يهون معرف يا جوجواچن طرو لجنون لولاجوچاچن اندق بالبيت انهن لبيتاچن محبا ينورن لرز براساچن اهلا لا اله الا الله كوندموچاچن አላህ በኸይር ላይ ያቆየን እድሜያችን ያ አላህ ሁላችን አርገን የጀነቴ አላ ሙሐመድ እንሸፍ ያሉመት መልእክትን ሚቋጨው ቦታው እዚህ ነበር አውፋ አርጉልኝ ለቋንቋው መሰባበር በአማርኛው ዳገት ወገቤ እስኪሰበር ማዝነብ አልችልበት ካፊያም ግድ ነበር ድንገት ለአማርኛ ተጅዊድ የሚቸገር አላህ ረድቶኝ እንጂ ይቺኑ መናገር መስማትም ችግር ነው የለም የኛ መንደር ወሰላሙ አለይኩም ሙስሊም ሙስሊማት ያለ ሙሐመድን ሸፊ ያሉመት ያ